እንዳልሄድኩኝ አንተን እንዳላሳዝን ፊት እንደማልኩኝ ዛሬ ምነው ጠፋኝ እኔን ጥፋተኛ እኔን እኔን ማረኝ እንጎዬን ሜዳ ጥዬው ብቻዬን ቀረው ጌታዬ መልሰኝ ወደ ድሮዬ መልሰኝ ወደ አስተማርከኝ መልሰኝ ወደ ጓዳዬ መልሰኝ ወደ ነገርከኝ አንተን ተጣልቼ እንዴት እሆናለሁ ካንተ ተስማምቼ እኔስ እኖራለሁ ጋር ስማማ ነው